ለአላህ እንቻ ነው በዚህ ተስማማላችሁ ወይ ይህ አንድ ጥያቄ ነው ሁለተኛ ጥያቄ ሁለት እንግዲህ በዚህ የማትስማሙ اذا لم يتفقوا እንግዲህ በዚህ አልስማማም ካለ እንግዲህ አንተ ንገረኝ ለምንድን ነው የተፈጠርከው ይህ ሁለተኛው ጥያቄ ነው ኦኬ እና በዚህ ካልተስማማ እንግዲህ ለምን ተፈጠርን ንገረኝና ለምን እንደተፈጠርኩ ልወቅ يعني حقيقه እንደዚህ ያላህ ቃል ካልተስማማንበት ለምን እንደተፈጠርኩ ንገረኝ ይህ ሁለተኛው ጥያቄ ነው لكن لا يهن الله على وقال جننا سو يتفطروا الله لما جزات نو بلو كنيا كتسمامو من لالن ما هي عباداتهم سبحان الله تتايقاچو كريستيانوچ انيا بنغراچن لاي باغراچن كريستيان اسلام تدبالقن بمكبابر ياد اني اونتي نو لنغراچو تماري بنبركوبت غزي እስከ አስተማሪ ሆኜ ወጥቼ ወደ ሳውዲ አረቢያ እስከመጣ ድረስ አብዛኛው ጓደኞች በሙሉ ባይሆንም ብዙ ጓደኞች ክርስቲያን ነበሩ በጣም የምንዋደደው ኳስ የምንጫወተው በትምርት ቤት የምንዘለው እንትን የምናርገው ክርስቲያን ነበሩ ምንም ነገር አናቀም ነበር እንትኑ ሊዩነት ምናምን ጥላቻ ምን አናቀም ልክ እንደ ጓደኞች እንደዚህ ነው ነበር በተለይ እኔ 3 ነበሩ ክርስቲያኖች አሁን አንዱ አሜሪካ ሁለት አውስትራሊያ አሉ ዶክተሮች ሆኖ አላሁን አብረን እናድራለን አብረን ጫወታለን አብረን እናጠናለን እንደዚህ ነበርን አይደለም طيب አሁን ምንድነው በዚህ ከተስማማን የክርስቲያን ኢባዳ እንዴት ነው ተስማምተዋል እንግዲህ አላህ ለመገዛት ብቻ ነው የፈጠረን ከተባለ እናንተ በምንድነው አላህን የምትገዙ በየጠይቃላችሁ ምክንያቱም ይሄን የጠየቁት ምንድነው ጓደኞቼ ነበሩ ክርስቲያኖች እስካሁን ድረስ ያሉ ክርስቲያኖች ወደ ቤተ ክርስቲያን ሲሄዱ አይተናናቀም እኔ ቢያቸዋለሁ ጓደኞቼ ምንም ነገር ወደ ቤተ ክርስቲያን ኳስ እንጫወት እንውላለን ይተኛል ነው ጠዋት ተነስተው ወደ ትምህርት ቤት ነው ስንመጣ ምሳ በልተው መጫወት ነው ቤተ ክርስቲያን በየቀኑ የሚሄደው ክርስቲያን والله እኔ አይቻላቅም بالعكس እነዛ ቄሶች በተለይ እሁድ እና ቅዳሜ ቄሶች እና ያለን ወይም ደግሞ ሽማግሌዎች ሴቶች ጧት ተነሶ ወደ ቤተክርስቲያን ሲሄዱ እና ያለን 95% ህዝቡ ግን ወጣቱ ቤተክርስቲያን በየቀኑ ሲሄድ አይቼ አላቀም አንድ ቀን ንግራችን ነበር ማድር ከሁለት አመት በፊት ነው በአስመራ ከተማ አንዲት ክርስቲያን የነበረችው አሰለመች ያሰለመችው የሚገርማችሁ ነገር በኔ ሸሪጥ የማይቀር ጉዞ በሚለው ካሴት ቪዲዮ የስድስት ሰዓት ቪዲዮ ነው የማይቀር ጉዞ ስለሞትና ስለምንትን እንደምናገረው እሱን አይታ አሰለመች እንዴት አሰለመች መሰላችሁ ጎረቤት የነበሩ እስላም ናቸው እነሱ ደግሞ ክርስቲያን አብረው ጉርብትና ይኖር ነበር አንድ ቀን እዛ እስላም ቤት ሄደችና ካሴቱን አየች ቪዲዮ ስታይ ልክ እንደንት እንደምስማር ወጋት ሴት ቁጭ ብላ ታያለች እንደዛ እስላሞች ባለቤት እንትኑ በዝም ብለው ይጫወታሉ ይዞራሉ እሷ ቁጭ ብላ ቪዲዮውን 6 ሰዓት በሶስት ቀን ነው እንደዚህ ጨረሰችው ከዛ ምን አለች እናንተ እስላሞች አለቻቸው እነዚህ እስላሞች ደንበኛና የጸዱ እስላሞች ይሄን ሸኸ ምናገርባቸው እስላሞች የታሉ ብላ ጠየቀች እና እነዛ እስላሞች ነው እንዴ ያሸፈሽ ነው አላሸፍኩም እንጂ የታሉ እስላሞቹ ትላለች እኛ እኮ ነን አረ እናንተማ አብረን ሰክራለን አብረን ተጣጣለን አብረን ንዋሻለን አብረን ዝሙት እናደርጋለን እና እኛና እናንተማ አንድ አይደለንም እንዴ እኔ እስላሞቹ ትክክለኛ እስላሞቹ የታሉ ነው ምላችሁ አለች እና ዝም ብላ እብድ ነች ምናምን ታሸፋለች ብለው ዝም አሉ አልሙሂም ሄደችና አሰለመች ካሰለመች በኋላ ቤተሰቦቿ ዘመዶቿ በጣም ተናደዱ በቃ እንዲገድሏት ተስማሙ ግን ከመግደላችን በፊት ሰውን ላክላት አሉና 3 ሰዎች ላኩላት ሁለት የአጎቷ ልጆች